ከጨለማ ወደ ብርሃን ይሄ ነገር እንግዲህ ለመግለጽ አይደለም የምለው እነት ነገር ነው እነት ከጨለማ ወደ ብርሃን የገባችሁ ክርስቲያን የነበራችሁ ወደ እስልምና የገባችሁ ወይም በተፈጠሮ ከነታችሁ ከአባታችሁ ሰላም ሆናችሁ የተፈጠራችሁ قولوا الحمد لله ملء الارض وملء السماء ተመርከቱ አንድ አያ ቀራላችሁ አለሁ አሁን አንድ እንግዲህ ራስቱ ምን ይባላል የሁዳችን ትምርት ምንድነው የጀመርነው አሁን ካለፈው እሁድ ጀምረን ይቀጥላል ይሄ ነገር ለሁለት ወር ለሶስት ወር ይቀጥላል በጣም ጥሩ ፋይዳ ያለው ነው አረሱ ምን ይላል الفوائد ጥቅሞች ይላል ጥቅም فوائد شوفوا عندي تعال قرالاشو ني يقول سبحانه وتعالى ولو اننا انذا يلامنوا سوچ اهون كريستيان يهود ويم كافروچ منامن دزي كسلمنا وچ يالو سوچ ولو اننا نزلنا اليهم الملائكه بمولو بسما يالو ملائكاوچ بجبريل مرينت بمولو وردو محمد اكو حق نبي نو صلى الله عليه وسلم قران اكو حقنيا كتاب كالله يورد كتاب نونا استي امنو بمحمد صلى الله عليه وسلم نبي بقران دمو يا الله كلام مهونن امنونا ود اسلمنا غبو يميلو بمولو ملائكاوش بيوردو عليه كنيغا تكتاتلو قران نو مقراو ولو اننا نزلنا اليهم الملائكه وكلمهم الموتى سبحان الله كملائكه بلاي دومو يموتو سوچ يبسبسو كاند 50 عام يموتو اباته اناته اياته اياته قدما ايات بمولو حزب كقبر تنستو رباكاچو بمحمد امنو بالقران امنو يي اسلمنا حق نو انيا بقبر هونن حق مهونن ان مسكرالن بيلو سنت هون وندموچ سنت مسكر ጻፈልኝ ስንት ምስክር ሆኑ እስካሁን ድረስ አሁን አላህ ስንት ምስክር አቀረበ ከኔ ጋር አላችሁ ያላችሁም ሁለት very nice ሁለት ወለው ነዘለው اننا نزلنا اليهم الملائكه ملائكቹ በሙሉ ወርደው ቁርአን حق ነው محمد صلى الله عليه وسلم حق ነብይ ነው ብለው يعني بيمسكروا ይሄ አንድ ምስክር ነው ሁለተኛ وكلمهم الموتى يموتوا سوش دمو بمولو تنستو باكاچو نغلت موتو نو اتتراطرو انيا يموتن سوش اسلمنا حق مهونن امننال انا يلامنن دمو بتام يقوچن نو محمدم نبيو حق نو بلو يموتو كريستيانم يهودم كافيروچم مؤمنوچم تنستو بينغرواچو عليه بينغرواچو يلال ሶስተኛ ምን እንዳለ وحشرنا عليهم كل شيء قبلا بل كذي بلاي بزيه مريت ياله اساوچ انسساوچ يموتو يالو انسكتس مايكروبس فيروسس جمالوچ انسساوچ بمولو تراراو انس يعني بحرو مريتو شلقو اندرزي كواكب تشرقا بمولو تسبسبو متتو እባክህ እስልምና ሀቅ ነው እመን ቢሉ አሉ። ስንት ምስክር ሆነ ወንድሞች? ሶስት አይነት ያን ሁሉ ማለት ነው እኮ በሰማይ በመሬት በሰማይና መሬት ያሉ በሙሉ ህይወት ያለው ህይወት የሌለው በሙሉ መጥተው ለዚህ ካፍር ክርስቲያን ሁን ሌላ ይሁን እመን ቢሉት ምን አለ ከዛ በኋላ አላህ Subhanahu Wa Ta'ala يقول ما كانوا ليؤمنوا الا ان يشاء الله الله قال فلقه ሊያምኑ አይችሉም ላለክስ والله አሳፍሮኝ ነው እንጂ እንባይ ይወረደው አሁን ምንድነው አንተ ያሰለምከው በገንዘብ በጉልበትህ በሽጣራህ ወይም ደሞ በቹለታህ በጥበብህ እንዳይመስልህ አንተ ክርስቲያን ነበርከ አሁን ለእስልምና የገባህ ማ ተተበጀህ علينا ለእስልምና እኔ ክርስቲያን ነበርኩና መሰለምኩ يعني ሹክራን በሉኝ አትበል ብልአክስ እስላም የሆናችሁና ክርስቲያን ነበራችሁ ስለወድ እስልምና የገባችሁ አላህን አመስግኑ ስንት አሉ እስልምናን ያላገኙ ሊያገኙም የማይችሉ አሉ አላህ ካልፈለገ ይገባችኋል አያው ولو اننا نزلنا اليهم الملائكه وكلمهم الموتى وحشرنا عليهم كل شيء قبلا ما كانوا ليؤمنوا الا ان يشاء الله ولكن أكثرهم يجهلون لكن أبزن يوسو يهنقر حق مهون أيامنو إتيه تسمعني يا الله إتيه هو اللهم دسيد يسمعنا ويم أبو أنيس الله إشي لتدق ملين شراء الله أهوني الكوت بانتا مارنيا رقه أهوني الكوت نقر بامارنيا شي آيام ساتي تكس قرآن ساتي تكس يعني እንደዚህ እንደዚህ እንደዚህ እንደዚህ ነው የሚለው አላህ ብለ ለትደግምልን ይችላል ማን ይችላል ኢትዮ ከቻል አቡ አኒስ ካለ ሌላም ካለ اخف الله ما شاء الله اخف الله متى مايك فري السلام عليكم ورحمه الله وبركاته يسمعك ان شاء الله ትንሽ እንደ ጉንፋን አድርጎኝ ራሴን በጣም አሞኛል ግን والله سبحان الله እያንዳንዱ አያ ስከታተልንም በጣም ምስጥ አርጎኝ ነበር ቀድማን ስጭ መጻፍ እንትን ብሎኝ ነው እንጂ ክብድ ብሎኝ ግን እዚህ ላይ መካፈል አለብኝ ኡስታዛችን አቡ መሐመድም ደስ እንዲላቸው والله በመጀመሪያ ደረጃ ኡስታዝ አቡ መሐመድ በየትኛው ምሮ ሲያስተምሩ ትምርቱ ብቻ ሳይሆን ተመስጦው ራሱ የቻለ ትምርት ነው እኔ ያ ነው በጣም ሌላ ቦታ የማላገኘው እያገኘሁት ያለሁት ጀዛከላህ ኸይራን አላህ Subhanahu Wa Ta'ala ኢኽላስ ያለው አድርጎ በዱንያም በአኺራም ደረጃውን ከፍ ያድርግልዎት የአላህ Subhanahu Wa Ta'ala ከ ጨለማ ወደ ብርሃን ያመጣችሁ ወንድም እህቶች ከእስልምና ውጭ ያለ በሙሉ ጨለማ ነው ከጨለማም ጨለማ ዙሉማቱን بعضها فوق بعض الى الله سبحانه وتعالى حتى اذا اخرج يده لم يكد يراها بكفر لا يمنور سو በጨለማ ላይ ጨለማ ተደራርቦ ሰለይ አንተም ራስህ የማትመልሰው ግን የምትከተለው አለ ማንኛውም ክርስቲያን እስልምና አይምን ክርስቲያን አስረዳኝ ስትለው እመንና በመንፈስ ይገባሃል ነው የሚለው ሁሉም እኔ 10 አመቴ ነው ከክርስቲያኖች ጋር ስወያይ አንድም ጭብጥ ነገር አይቻላውቀም ከእስልምና ውጪ ያለው በሙሉ የፈጠረህ አምላክህ አንድ የሆነ አምላክ ክደህ የምትኖረው ህይወት የጨለማ ህይወት ነው بل كجلمم جلما اجي ابروح ياله اجي انكون كف ادرجه يماتاي بالدرجه بلون الله سبحانه وتعالى سوره النور لا يميتكسو اهون استاذاكن ظلمات يالوت ماتو كاسلمنا وجه يالو كذا اوتتو الى نور الاسلام وبه اسلمنا برهان الله ياوطاچو سوت ويم الله سبحانه وتعالى اباتنا توچاچو مسلم ادرغواچو قويتو በዛው በእስልምና ተወልዳችሁ በእስልምና ያደጋችሁ ሰዎች አልሐምዱሊላህ ለትሉ ይገባችኋል ለምን ከተባለ እስልምናን ማግኘት ወላሂ በጥበብ አይገኝም ጥበበኛ ስለሆነ ስንት ዶክተሮች ስንት ፕሮፌሰሮች ስንት ተመራማሪዎች ሰዎች እስልምናን ለቀው በሌላ ዓለም ጭልጥ ብለው ይሄዱ ሰዎች በአይናችን እያየናቸው ነው አይኑ ያልጠቀመው ጆሮ አይጠቀመውም በመሰረቱ اذا لم ينفعك عينك لا تنفعك اذناك عينك التكمه ولت جروح يتكمه ان الله سبحانه وتعالى يهننا اسملكته من يلال ولو اننا نزلنا اليهم الملائكه ولو اننا نزلنا اليهم الملائكه او كلمهم الموتى او حشرنا عليهم كل شيء قبلا ما كانوا ليؤمنوا الا ان يشاء الله ولكن اكثرهم يجهلون انكو انجد الله سبحانه وتعالى بقدر من غيراتنا لنناقو يمجبان ان الله يعلم ما كان وما سيكون وما لم يكن لو كان كيف يكون يميلون بقدر من غيراتنا مردات አለበት الله ያለፉት በሙሉ ዓለም ዱንያ ከመፍጠሩ ጀምሮ ያለው ክስተት በሙሉ እያንዳንዱ ከአላህ እውቀት የምታመልጥ የለችም እኛ ትንሽ ሲዘገይብን እንረሳዋለን አላህ ግን አይረሳም ወደፊት የሚከሰተው በሙሉ አላህ Subhanahu Wa Ta'ala ያውቀዋል ያልሆነና የማይሆን ነገር ቢሆን ኑሮ እንዴት ይሆን ነበር የሚለውም አላህ ያውቀዋል ሱብሃንአላህ ይሄ ነገር አልተከሰተም ለወደፊትም አይከሰትም አላህ Subhanahu Wa Ta'ala ይሄ አይነቱ ምስክር አያመጣም ግን ቢያመጣ ኑሮ የሚሆነውም እየገለጸልን ነው ولو اننا نزلنا اليهم الملائكه ملائكه بمولوا بنا ورداتهم نور والله ملائكه ويتصور معي المنظر ملائكه نبياتنا عليه الصلاه والسلام اسراء والمعراج بنهدوا غزي بيت المعمور يميبالو بيت بتشا بيقنوا 70000 ملائكه سجدوا يوطالو اسكلهت قيامه درس ايملسوا بيت المعمور بيمسجدوا بليلوج سمايات بمدر لاي ببحر بترارا يتمدبو ملائكاوچن غير تملكتو يا هولو ملائكه يا هولو ملائكه اسلمنا حق نو قران يني نغغر نو ينانت ممريا يهون زند يا وردكوت نو انديهم محمد عليه الصلاه والسلام نبي مرسل ودنانت يتلاكي مجرشا ملئكتن يانو بلو بمسكرو عند مسكر وكلمهم الموتى موتانوچم كي يمكابروچاچو تنستو متتو بيانا قرواچو من بلو اسلمنا حقنو قرآني الله كلامنو نبي محمد صلى الله عليه وسلم يا الله ملئكتن يانو بلو بنا قرواچو نبيانا قرواچو مكنياتو كنيا يتشال النسو ለምስክር ብቃት አላቸው ለምን በአይን ያዩት ነገር አለ መቃብር ላይ ጥያቄ አለ ተጠይቀው ብዙ ወጣ ወረድና መከራ አልፎባቸዋል እባካችሁን እኛም እንደናንተ ብንሆን ኑሮ ባመንንበት ነበር ግን እድሉ አምልጦናል እናንተ ግን እመኑ ብለው ቢያናገሯቸው ኑሮ وحشرنا عليهم كل شيء قبلا ማንኛውም ነገር ደግሞ እጽዋቱም ተራራውም ጋራሽን ተረሩ በሙሉ ብንሰበስብላቸውና የነዚህ ሁሉ ምስክር ብንሰጣቸው ማካኑ ሊዩእሚኑ የሚያምኑ አይደሉም ካፊሮች የሚያምኑ አይደሉም ኢላ አይሻ አላህ አላህ ቢሻላቸው እንጂ ምን ማለት ነው አንተ በፍላጎትህ በፍቃድህ በራስህ ጊዜ የምታደርገው ነገር የለም ማለት ነው ሱብሃንአላህ ይሄ ደግሞ ክስተቱ ተከስቷል ለነብያችን ሰለላሁ ዐለይሂ ወሰለም ምስክር አምጣልን አሉ። ይቺ ዛፍ ትመስክርልኝ አሉ። አዎ ዛፌቱ መጥታ ምድሩን እየሰነጠቀች ነብያችን ሰለላሁ ዐለይሂ ወሰለም ፊት ቆማ ነብይነታቸው መስክራ ምን አሉ በወቅት የነበሩ ከሃዲዎች አዳ ሲህሩ ሙቢን ግልጽ የሆነ ድግምት ነው ያረክብን አሉ። አያችሁ አይደለ አላህ የሚናገረው እንዴት ሐቅ እንደሆነ ولكن اكثرهم يجهلون ابزهኞቹ ግን መንገዱን ይስቱታል አቅጣጫው ይስቱታል እንጂ ሁኔታውና ኡነታው ይህነው ይላል እንግዲህ جزاكم الله خير الجزاء ያው ሐሳቡ ይህ ከሆነ ኡስታዝ አቡ መሐመድ የተቻለኝን ይሃል ገልጫለሁ በነገራችን ላይ ነን አማርኛ ሁለተኛ ቋንቋ እንደመሆነ መጠን አወላግደዋለሁ አማርኛ ተናጋሪዎች ምራሱ ቆል ታፋሎ ምናምን ይያሉኝ ነው الله اعلم وهذا وبالله التوفيق السلام عليكم ورحمه الله وبركاته እኔ ከመም የተነስቼ ነው والله እንደው መስጠኝ ነው እንጂ አሁን ራሴ አመኝ ተኝቻለሁ ልብስ ደራርብኝ ማይክ ፍሪ ኢንሻአላህ بارك الله فيك اخي في الله حقيقه انت مثل اسمك اخي في الله والله ደሞ እንደዛ ማርኛ የሚችሉ ይበሉ እስቲ የፈለጉን ይበሉ ደሞ አማርኛ ደሞ ዝም ብሎ የኮሪያ አማርኛ ይዞ ይበሉ والله ደስ ይለኛል እንደዚህ እንደዚህ ሲሉ አልሞም መልእክቱ እየደረሰ ነው አይደለም እንዴ እሺ ወንድሜ اخي في الله باك ተከታተለኝ الله እንግዲህ ከበሽታ ሊያድነህ ነው الله سبحانه وتعالى ተከታተለኝ እስከምጨርስ ድረስ እና አሁን መግለጫው ሰምታችኋል እንግዲህ ይህ ነው እናንተ ያኒ ያሰለማችሁ ወይም እስላም ሆነ የሆናችሁ የተፈጠራችሁ አመስግኑ አመስግኑ ሐቂቀተን የፈለገው ነገር ቢመጣ በችሎታችሁ በእውቀታችሁ በገንዘብ ተገዝቶ አይደለም የሚመጣው አላህ ሲሰጥህ ነው እስልምናው طيب اخي في الله አሁን አንተ እንደምሳሌ ወስደሃለሁ لو انت ገብረ ማርያም ብትሆን ምን ታያለህ اخي في الله قبر مريم هنا بتفطر يعني كريستيان هنا ولا يهود هنا اندزي مشكله نبر ادلم شيء قبر مريم من معناته نو بنل كريستيانوچو طيقه منالون قبر معنات عبد معناته نو علي باريا انغدي سويو يا مريم باريا هونوال قبر ميكائيل يا ميكائيل باريا نو قبر مدين يا مدين باريا نو قبر كريستوس يا عيسى باريا نو انغدي سنت اله هالو لسنت باريا لهونني ني በሙሉ ገብረ ያለው አብድ አብድ ማለት ነው አሉኝ እንግዲህ ገብረ ማርያም ገብረ ክርስቶስ ገብረ ኢየሱስ ገብረ አይሸ ገብረ ያለው ሁሉ ባሪያ ነውና ከም ኢላህ موجود ከም ኢላህ አይደለም እንዴ ግልጽ አይደለም ይሄ ነገር እሺ ገብረ ሚካኤል ማለት ነው ሚካኤል የጅብሪል ጓደኛ አንድ መላእካ ነው ገብረ ሚካኤል ማለት ደው የሱ ባሪያ ነው طيب الله سبحانه ቀረ እንግዲህ ገብረ ማርያም ከሆነ ገብረ ሚካኤል ከሆነ ገብረ ክርስቶስ ከሆነ ገብረ አላህ ለብቻው ቀረ ገብረ የለውም ሁሉም ወሰዱበት ማለት ነው طيب على كل حال ምንድነው عبد ولو كنت نصراني كنت تعبد اله لا يخلق بل يخلق አሁን አንተ እስላም ባትሆን ኖሮ ለምሳሌ ክርስቲያን ባትሆን ኖሮ اخي في الله انت ነው እንትን ምለው እኔም በራሴም ልመስል ይችላልው ግን እኔ እናንተ ልንነጋገር ነው የፈለኩትና انت هون قبر مريم بتور نورو ونعوذ بالله من هذا الكلام لكن من تهون نبر تكون عبدا لمن خلق ولم يخلق يتفطروا لمفطر ما يتشل يسو باري هون هالمالتنا وهو رجل خرج من مجرى البول ملطخا بالدماء ادلم دي كريستيانوش الزهروم هون يميسمون كالو በጆራቹ አትስሙኝ አትቆጡ አትናደዱ ሐቅ ነው መናገረው ያለው አሁን ክርስቶስ በሴት ብልት ከደም ጋር ተጠቅልቆ አይደለም የወጣው ይሄ ማምን ሰው አለ እንግዲህ በየት ወጣ በጆሮዋ ወጣ ማርያም በጆሮዋ ነው የወጣ እንደዚህ የሚል አለ በብልቷ ነው የወጣው ልክ እንደ ሌሎች ልጅ ነው የተወለደው اذا خرج من مجرى البول شنت يميወጣበት حيض يميወጣበት يور ابابا يموطابت بوتا بذا كدمو تچمالقو وطا معناتنو هل يكون هذا اله ايه اله لهون يتشلال وندموچ عقلاچو نتتكم طيب اليس هذا حق يا اخوه نعم حق اليس هذا حق يا نصارى نعم حق ولا انتم تقولون ان عيسى خلق من شيء غير الذي نعرفه وتعرفونه ليلا منچ كلاچو يا عيسى اولالد نغرون የተወለደው ግን በተአምር ከመርየም ማህፀን በብልቷ ወጣ እንዴት ይህ ኢላህ ሊሆን ይችላል ይህ አንደኛው ጥያቄ ነው ሁናከ سؤال ايها الاخوه በደንብ እንድታውቁ እስልምና እንዴት ንጹህ دین መሆኑና ከእስልምና የወጣ ሌላ دین በጣም ስተት መሆኑን ልታውቁ እኔ ጥያቄ ልጠይቅ ሁናከ سؤال يا اخوه سالت مثلا كثير من النصارى ብዙ ክርስቲያኖች ጓደኞቼ ጠይቄ እስካሁን ድረስ መልስ ያላገኘሁለት አንድ ጥያቄ አለ እሱ እስካሁን ድረስ መልስ ላገኘው አልቻልኩም خطأ لا يقبله عقل عقلم ليقبل ተቀባይነት የሌለው በአقل አንድ ጥያቄ ነው በጣም ያስቸገረኝ ክርስቲያኖቹ በተክሲያን የሚውሉ የሚያድሩ ጓደኞች ነበሩኝ ጠየቅኳቸው አሁን ግን መልስ የለም ምንድነው ሀል ተመልከቱ ከኔ ጋር ክርስቲያኖች ባለፉት ነብዮች ያምናሉ በሙሳ ያምናሉ በኢሳ ያምናሉ በኑህ ያምናሉ በኢብራሂም ያምናሉ በሱሌማን ያምናሉ አዩብ ወዩሱፍ በሁሉ ያምናሉ አይደለም አሁን ጥያቄ ምንድነው ያስቸገረኝ መልስ ያላገኘሁት هل قوم موسى وداود وابراهيم وزكريا ويحيى ونوح وايوب ويونس وادريس واليسع وذو الكفل واسحاق ويعقوب ويوسف وهارون وهود وصالح وسليمان ولوط وشعيب والياس نزلنا يتقرون رسلوچنا نبيوچ طيب هل قوم هؤلاء كان يعبدون عيسى نزل نبيوچ هنا تقسكواچو 25 رسلوچنا نبيوچ ينسو تكتايوچ عيسى نيجزو نبر ያከኑ والله كبت ያከኑ انا عيسى عند اله مريم ان عيسى يجزو نبر عند لانه يستحيل ان يكون في الكون الهان በዚህ በሰማይና በሬም በመሬት በሁሉ ፍጥረት ነገር ሁለት ነው ተግባባን ሁለት አላህ ሊኖሩ አይችልም አንድ ነው አላህ طيب كعيسى بفيت ينبرون نبيوش إلهة شو عيسى نبر لهون الشلال طيب أم بدأ الألوهية ألوهية عيسى بدأ من مولد عيسى ويس عيسى إلهي هونو كتولد بحالانو ينتياكي أسر ساعتم لتأبك أتشو كريسيان خملسو عيسى إلهنو إلالو أهون بل أن سوستنيا إلالو أن نجزي السنو إله إلالو አንዳንድ ጊዜ ደግሞ የአላህ ልጅ ነው ይላሉ የፈለገቱን ይባሉ ግን ኢላህ ሊሆን ኢሳ የበፊቱ ህዝቦችና ነብዮችስ ማን ኢላህ ነው የሚገዙ የነበሩ እያንዳንዱ ነብይ ኢላህ ነበረው مستحيل امپوسيبل ሁለት ኢላህ ሊኖር ይችላሉ امپوسيبل በሙሉ ይህ አይሆንም ስለዚህ ኢሳ ኢላህ የሆነበት ከተወለደ በኋላ ነው ይሄ ጥያቄ طيب ከዛ በኋላ የእናንተ ክርስቲያኖች አንተዚ مثلا ليس هذا السؤال سؤال تحدي يفكر اطياق عدلم يطيقو يالله لا بل سؤال من يريد ان يعرف الحقيقه انيم حق لما وقف لغالله لان انت دمو حق لما وقف لما ساوق فلغالله والله والله يهنت ياكه ك 20 عمت هونو ستيق ملس الا غنيو سكاون درس ايه عند نو سؤال اخر ولما قتلوه انقدي زاريكو فاسغا نو تاقلاچو وندموچ በዚህ ሳምንት ፋሲካ አለ ያኒ የታመመ ክርስቶስ ከዛ የሞተ ከዛ የተሰቀለ የሚለው እንት አሁን እየተካሄደ ነው እና سؤال اخر لما قتلوه وسلبوه قدلوه كسقلوت በኋላ ይህ ኢላህ የምትሉት ሰው من كان يدير شؤون الكون كله يعني የሰማይና መሬት አስተዳደር በማን እጅ ነበር እንግዲህ የተገደለ የተሰቀለ እንደገና ሰማይና መሬት ሊያስተዳድር አይችልም አይደለም እንደ ወንድሞች አሁን እይ ጥያቄ ህፃን ይመስላል ላኪን ሁነት ህፃን ነው ጥያቄው ራሱ ህፃን ነው ለምንድን ጥያቄው ህፃን የሆነው ምክንያቱም ሁኔታው ህፃን ነው ራሱ ሁኔታው ህፃን ነው የሞተ የተሰቀለ ኢላህ ስንል ራሱ እንትን ነው እኔ አንድ ነገር ልንገራችሁ ሙሳ አለይሂ ሰላም እነዛ ይሁዶች መጥተው ምን ብለ ጠየቁት አንተ ሙሳ አሉት ይህ ያንተ ረቢ ያንተ ኢላህ ይተኛል አሉት ይተኛል አሁን ሙሳ ምን ብለ ነው የሚመልሰው ምክንያቱም ትልቅና የህፃን ጥያቄ ነው ሰማይና መሬት የፈጠረ ጌታ ይተኛል አሉት ገና ሳይመልስ ጅብሪል ወረደና ሙሳ አለው እንደዚህ ብለ ጠየቁህ አው በል ሁለት ብርሌ በግዛዝ የተሰሩ ብርሌ ሁለት ይዘህ ቁምና እንዳትተኛ አለው ከዛ በኋላ ዝም ብለ በቃቁም እኔ ተኛ እስከምል ድረስ እንዳትተኛ አለው እሺ አለና ሁለት ብርጭቆ ይዞ ብድር ላይ ይዞ ይቆማል አንድ ቀን አለፈ ሁለት ቀን አለፈ ህዝቡ ሙሳ ምን ሆነ ብለው ይደነቃሉ ደከመውና እንቅልፍ ፈለገ ማተና ማሉት እንዳትተኛ አለው አላህ ሱብሃነሁ ወተዓላ ሲደክመው ተንበረከከና በጣም መቆም ሲያደክመው ተንበርከከና ከዛ ሁለቱን ብርጭቆ በእጁ ነው ያለው ሲደክመው በሶስተኛ በአራተኛ ቀን አልቻለምና ወደቀ ሁለት ብርሌ ተሰበሩ ማለት ነው ግዴታ መውደቅ አለበት አይደለም ቤ ከዛ በኋላ ሲነሳ ጅብሪል መጣና አላህ Subhanahu Wa Ta'ala ኢላሃ አለ ምንድነው አላህ የሚተኛ ቢሆን መሬትና ሰማይና መሬት ሁለቱም ሁለት ብርሌ እንደተሰባበሩ ይሰባበሩ ነበር ግን አላህ ነው የያዛቸው በላቸው አለ እንግዲህ መልሱ በተግባር ነው ነአም አላህ አንድ ደቂቃ ቢተኛ የመሬትና የሰማይ አስተዳደርና ያኒ አውቶማቲካሊ የሚሄድ ያለው በሂደት የሚሄድ ያለው ፍጥረት በጣም ይበላሽ ነበርና ይሰባበሩ ነበር ولذلك افضل ايه في القران በጣም ከፍተኛ ደረጃ የያዘችው ከሷ በላይ የሌለው በቁርአን አያ አያተል ኩርሲ ትባላለች ምን ይላል الله لا اله الا هو الحي القيوم لا تاخذه سنة سنة ማለት እንቅልፍ ሳይሆን يعني የእንቅልፍ እንትን መግቢያ ነው እንደዚህ ዝም ብለህ አንተ እንደ እንቅልፍ ይመጣልሃል ግን በፊት ላይ ምን እንደሚናገሩ ምናምን ትሰማለህ አይነ ግን ተጨፍኗል سنة ይባላል በትግርኛ ትኻስ እንለዋለን ትኻስ ስለዚህ በአማርኛ ምን ይባላል መንቀላፋን መንገላጀት እሺ የፈልጋችሁን በሉት ላ ተአኹዱሁ ሲና እንኳን እንቅልፍ አለ ሲና ማይወስደው ላ ተአኹዱሁ ሲነቱ ወላ ነውም يعني እንቅልፍ ማይወስደው እንትናይ ስለዚህ ይሰውየው ኢሳ ኢብኑ መርየም ክርስቶስ የምትሉት ተገደለ ተሰቀለ ተገደለ ማለት ቆይ ህይወቱ አለፈ ነው ወይስ ለላ አይነት አገዳደላለ ህይወቱ ሳይአልፍ መገደላለ ተገደለ ተሰቀለ የመረትና የሰማይ አስተዳደር በማን እጅ ነበር ይሄም ጥያቄ ሁለተኛ ጥያቄ ነው طيب سؤال ثالث والان من الاله الذي يدير الخلائق يعني نحن اهونس የሰማይና የመረት ማስተዳደር የማን ነው ማን ነው እሱ ሙተዋ ተሰቀለዋል خلاص እንግዲህ አረገት ላላችሁ ተሰቀለት ላላችሁ ድነዋል ተመልሰዋል ከሆነ ሌላ ጉዳይ ነው እሺ ማን ነው አሁን አስተዳደሩ ያለው አይነ هو اذا كان بشر لابد ان يرى سو كهونا متايت አለበት የት አለ ያ ኢላሃና የምትሉት የት አለ ወንድሞችና ወገኖቻችን እየጠየቀዋችሁ ነው አራተኛ ጥያቄ كيف يخلق المثل لمثل يهم በጣም የረቀቀ የፍልስፍና አነጋገር ነው አንድ ነገር መሳዩ እንዴት ይፈጥራል ለምሳሌ ቀለም ብሰጥህ ስክሪፕቶ ብሰጥህ ስክሪፕቶ ፍጠር ብትለው ስክሪፕቶ ሊፈጥር ይችላል ሰያራ መኪና ካር ብሰጥህ መኪናው ራሱ እስቲ መኪና ፍጠር ብትለው ይፈጥራል ማይክሮፎን ብሰጥህ ማይክሮፎን ፍጠር ብለው ማይክሮፎን ይፈጥራል አይፈጥርም ሰው እንዴት የሱ መሳይ ሰው ይፈጥራል يعني عجيب والله العظيم የሚያሰክር ጥያቄ ነው ግን መልስ የለውም እስካሁን ድረስ طيب واذا كنتم تقولون انه ليس بخالق لا خالق አይደለም خالق ليلا نو قالاچو ولكن هو اله እሱ ግን اله ነው قالاچو هذا اعجب من الاول የማይፈጠር እንዴት እንገዘዋለን የማይፈጠር እንዴት يعني ምንድነው የምትሉት አምላክ ይሆናል እንዴት ይሆናል ይሄ ነገር طيب يا اخوه انا اريد ان افهم ناقشت بعض اصدقائي حقيقه اسكهون درس ملسي على غني هولاچو يهنونا الحمد لله ثم الحمد لله ثم الحمد لله بتام بتام ما سغنوا والله يفلقون بالشتاء بيسطني اغرين راسين قرطط ارغو بيطلني كسلمنا بتش اياسوطاني نملو عند كان بكامباني يسرحو 3 سوتش امطاهونا ሁለቱም ክርስቲያን ያኒ ወገኖቻችን ጓደኞቼ ናቸው አንዱ ደግሞ ህንድ ነው የኔ እንትን ነበር የዛ ካምፓኒ ፈራሽ ያኒ ኦፊስ ቦይ ነው ሶስቱ ማመጣዋቸውና ሻይ የጠጣሁ አንድ ጥያቄ ልጠይቃችሁ አልኳቸው እሺ ቁልቱ ማን ኢላሁኩም ቃል ጥያቄ ነው አላህ ማን ነው የእናንተ ኢላህ ማን ነው አልኳቸው ሶስቱም ክርስቲያን ናቸው አንዱ ህንድ ነው ሁለቱም ደግሞ አገራችን ልጆች ናቸው ማን ኢላሁኩም አልኳቸው ኡነት የተከሰተ ነው ምነግራችሁ ከዛ በኋላ መልስ ሳገኝ ሶስቱም የተለያየ መልስ ሰጡኝ والله በስልምናችን የስድስት አመት ልጅ ብታመጣው ማን ربك ብትለው ሌላ እንትን የለውም الله ربي خالق السماوات والارض ብሎ ዝም ነው የሚለው ሌላ ምንም አያመጣም እሺ بل جاهل اسلام اسلام جاهل በመጠጥበት የሚውለው ዝሙት ሲያደርግ የሚውለው ቁማር ሲጫወት የሚውለው ጉቦ ሲወስድ የሚውለው በሙሉ فاسق فاجر من الهك بتلو الله ربي ነው የሚለው እነዚህ ሶስት ክርስቲያን ሲጠይቃቸው ታቃላችሁ ምን አሉኝ اما الاول አንዱ ምን አለኝ يقول النفس تعرفه አለኝ اله اله ማን ነው املاك ማን ነው ስለው النفس تعرفه አለኝ ይውላችሁ እንግዲህ نفس ታቃል ታቀዋለች አለኝ يا اخي طيب انا اريد ان اعرف يا اخي اني لو اوقف قالو انه نصح نفس بينوره تاوقو نبر علي انديت نو قلت النفس تعرفه درق على بزا نصح نفسنا لب ياوقو علي من اللي بلوا وندموج بني بوتا بتنرو من دونو تلوت يي نجر زم مالكو انت سالكو ثانيا من علي سلاشو ياو قوم نجر كفلغن ثلاثه ناتشو علي اب ወልድና መንፈስ ናቸው አለኝ ጠይብ ምንድነው እስቲ ግለጽልኝ ነው ይሄንማ ቄሶች ነው የሚያውቁት እና አላቀም እኛ ተማርነው ግን አብ ወልድና መንፈስ ነው አለኝ እንግዲህ ስንት መልስ ሆኑ ከሁለት ክርስቲያን ሁለት መልስ አገኘው ቁልቱ ለሁ ሳልስ ወአንተ ምንድነው አለ መለሱልህ እኮ አሉኝ እና የማን ነው የምትደግፈው ነፍስ ታውቀዋለህ ያኔ ነፍስ ታውቀዋለሽ ነው የምትለው ከህንዱ ጋር ነው የምትሆነው ወይስ ከሐበሻው አብ ወልድ መንፈስ ያ እንዳሉት ነው ያለው እንዳሉት ሁሉ حق ነው አለኝ ما يعرف اي شيء وندم والله ما يدري شيء رب اله من هون اياكم በዚህ ተገላገልን ማለት ነው ወሉ ሂዱ الله هدياچو بيه بقى لقكواچو ማለት ነው يا اخوانا عقلوا ايها الناس ይሄን ነገር ያልኳችሁ ወነቴ ነው ልብ ያለው ልብ ይበል ያኒ እኔ አሁን አንተ ክርስቲያን ወገኔ አንድ ነገር ካንተ እንፈልገው ነገር አለ ሼክ ኢብራሂምን በትጠላ ምንም አይደለም እስላሞቹ በሙሉ በትጠላቸው ምንም አይደለም እስልምናው ራሱ በትጠላው ምንም ግድ የለም እኔ ካንተ እንፈልገው ግን አንድ ጊዜ ቁጭ በል ሻይ የጠጣ ፈክር ጭንቅላት አስተ እንትን በለው እስቲ ተመራመር እስቲ እንዴት የኔ ኢላህ እንደኔ ሰው ይሆናል እንዴት የኔ ኢላህ የኔ አላህ በሰው ብልት የኔ በሴት ብልት የወጣና የሞተ የተሰቀለ የሚታመም እንዴት የኔ ተገጅነት ይሆናል እንዴት ነው ይገዛል ያኔ አንተ በጣም የተከበርክ ፍጥረት ነህ ወለቀد كرمنا بني ادم ስላለ አላህ Subhanahu Wa Ta'ala የተከበርት ፍጥረት ነው ራስህ ነው ሰው ይወደቀው እንጂ እና በጣም የተከበረ ነው والتين والزيتون وطور سنين وهذا البلد الامين لقد خلقنا الانسان في احسن تقويم ثم رددناه الى اسفل السافلين انديت يمثل فطرتنا يفطرنا لكن راسه ودتاش ودتاش ودتاش هدنا راسه ود انسان غير لوطو يلال يقول سبحانه وتعالى ونفس وما سواها فالهمها فجورها وتقواها يعني عند نفس سنفطر عند سو سنفطر طورنا مطفو اساينات ايتناتال يعني استمرناتال لكن قد افلح من زكاها وقد خاب من دساها يعني اللهن اوقو هيمانوتن يتكتله بتام يعني روحوننا نفسن ادانا معناتنو يا بنفسه يتجاوته كن باغرو ارغو يرغطات نفسه دومو يا كافر نو يلال الله سبحانه وتعالى على كل حال وغنوتشي كريستيانوچ اونته نو اتطلون اني بتلي لني اني اتطلون مكناتوم يمسطاچو يالاچو والله ارغونا وتت تطو تستي مدحت ليون لاچو نو نا فكروا اني كو لتاسبو بيچا نو مفلغو اسبنا خلاص التواطلنيم كالكتو كن يماسب باب بركفت نو مله اشي ይሄን ጨርስና ወደ ሌላ ልወስዳችሁና አሁን ወደ ሌላ ምክንያቱም አልፈዋኢድ ይላል አርእስቱ ጥቅም ስለሚለው አሁን ወደ ሌላ شرع ነው ወስዳችሁ ኦኬ ሁለተኛ سئل فضيلة الشيخ محمد صالح بن عثيمين تلقوا عالم ይሄን ነገር ተናግሯል رجل غاب عن زوجته مدة طويلة بل كميستو تليتو ሁለት አመት ሶስት አመት ተለይቶ ወደ ሌላ አገር ወደ ሌላ ቦታ ሄደ ማለት ነው وقد طلقها بينه وبين نفسه እሷ አዲስ አበባ ነው ያለችው እሱ አሜሪካ ነው ያለው አሁን ለሷ ሳይነገር ሚስቱን ጠለቀ ሰው ነው ጠለቅቷ አለ ንካ ሐውርጃለሁ አለ ولم يخبرها بذلك ምንም ነገር አልነገራትም ከሁለት አመት ሶስት አመት በኋላ عند طلقات اوقعت ويم نغرات من تهوني هيك سيد قال الشيخ الطلاق يقع على طول طلاق ودقوال عليه الطلاق يقع وان لم يبلغ الزوجه فاذا تلفظ الانسان بالطلاق وقال طلقت زوجتي طلقت الزوجه سواء علمت بذلك ام لم تعلم بتاوقم باتاوقم نكحو وردوال نكحو سلا وردة دمو مستو لتهون اتتشلم ولهذا لو فرض مثلا اندزي بيهون لو فرض ان هذه الزوجة لم تعلم بهذا الطلاق الا بعد ان حاضت ثلاث مرات اهون طلقات اهون مدنو يالنو جانواري فبريواري مارش ابريل محمد يميبالو بكندا يميقنيو ادي سببا يالتشو سيت ابريل طلقات ابريل جون جولاي اوغست سماچ انده تطلقت بارتنيا ور سماچ يقول الشيخ فان عدتها تكون قد انقضت مع انها ما علمت እንደ ጠለቃት አላወቀችም ላኪን በአራተኛው በሶስተኛው ወር ካወቀች እዳም የላትም በዛ በዛ خلاص ከሱ ተየችና ማንም ሰው መጥቶ ሊያገባት ይችላል ተግባባን ወንድሞች የሰማችሁ ዛሬ ነው ዛሬ ጠዋት ከሰማች መቼ ታገባለች ማታ ለታገባት ይችላልች ምክንያቱም የጠለቃት ከሶስት አራት ወር በፊት ስለሆነ ጠይብ አልነገራትም ባትነግራ ባይነግራትም ጠላቁ ስለወደቀ ሞቶ በስብሶ ስለሆነ ጠላቁ አሁን ያኒ መለስኩ ለረጅዕ ለአይችልም ሌላ ሰው ልታገባት ይችላልች فإن عدتها تكون قد انقضت مع أنها ما علمت وكذلك لو أن رجلا توفي ولم تعلم زوجته بوفاته إلا بعد مضي العدة فإنه لا عدة عليها حينئذ لانتهاء عدتها بانتهاء المدة عند سود أمه لمسة لرأس محمد النبل محمد بأمريكا هنا متوال كمتبه على مستوء الأوك أجم كسدس وربه على كأوك أجم خلاص عدة التشكم مثل السيتوج عدة اللاتم طيب اهون كونو زارينو نقروات بالش متوال بلو نقروات النام اي تبلو منا من مردو سو تسبسبين لزي تعزيا درقو اهون سيتوج سوسو آرات تورك أسر كان عدة مارقا لبش يلواتا لدلا السيو متو قن كامس سدسور بفيتنو عدة اللاتم زاري بالوان دموتا كنقروات ما تالت تاقبات شلالج قلصنا وندموش ولا أخي في الله يتقمر لاتشو قلصنا ومسنا يا دلم الشي انقدي يتش سيت ما وقوا ادلم ما وقوا منم أنت بوتاي اللوم سويو كتقلقات كتقلقات كان جمورو سوست طهارة كاللفة ويم يموتا كونا دمو أراد تور كاسر كان كاللفة لجي توانت آنش لتاقبام تيشلالج السو منم أنت كسواقا بنيتي اللوم خلاص ይህ ሁለተኛ فائده ነው የዛሬ ሁለተኛ فائده ይህ ነው طيب ሶስተኛ فائده ያልገባችሁ በመጨረሻ ልጠይቁት ይችላልላችሁ እሺ ሶስተኛ فائده አንዱ ጠየቀኝ ልብ በሉ እንግዲህ هل هناك كتاب يشرح معاني القران باللغه الامهريه በአማርኛ የቁርአን ትርጉም በአማርኛ የተጻፈ መጽሐፍ አለ ወይ አለኝ እኔ አልኩት የለም አልኩት ቢኖርም አንከተለው ወይኔ ወይኔ እንዴት አይነት መልስ ነው ይሄ ነገር ሻብራይ ምን ነካው ዛሬ የቁርአን ተፍሲር አይደለም ያልኩት እኔ ላ ተፍሲር ሌላ ነው የቁርአን ትርጉም يعني ترجمه القران አለ በአማርኛ የለም ካለም አንከተለው شلمنا نكتلو مكنياتهم القرآن كلام رب السماوات والأرض إن كان قلب بامارنيا للترقوم سيهون علماء وچو بكأن بقرا الشبيت ياوتو بنتناتشو بس أقراتشو يقرآن قلاتناتشو بقال انتن أي ترقوم واندموش قلب أي ترقوم مكنياتهم يا الله كلام تنتنا اسفل لقوال مستيران لو كباد نو يا الله انفل لقوت كزاك يا الله انفل لقوت ما وقع اللبع مثال الاستاتشو قدوس من تلال الملك القدوس السلام المؤمن المهيمن العزيز الجبار متكبر قدوس عندو بتقرنيان تنسيل من دنو يالو عندك عالستو ارسو كونو بتقام የማይመሳሰል ቃል ሰጠው እና ትልቅ ወንጀል ነው مثلا استوى الرحمن على العرش استوى من لتبلو من لتلو ነው استوى استوى بتنتنا بقالات كلام العلماء حديث النبي صلى الله عليه وسلم يادرك كان هنا قال بقال لتسطوا تتشلم الطاغوت نعم من الى الله سبحانه وتعالى قد تبين الرشد من الغي نعم فمن يكفر بالطاغوت ويؤمن بالله طاغوت من دنهن طاغوت لتلنه لا ليلا تنتنالو الشي المؤمن الله المؤمن سمونه من دنه مؤمن الله مؤمن سنلو اسلام مالتنا ويس مؤمن مالتنا لا ليلا ترجم له قال بك لا يمتأم. طيب الله سبحانه وتعالى في سورة طه يا سوي موسى موسى السامري يعني عند بري سرتو بورك من أمن يهنو إله تشيالو الله سبحانه وتعالى تكبر قطعة ورد له لا مساس له لا مساس يمل بشتا ورد له من دونه لا مساس لا مساس مالت أن تشبل مالتنو أين نكام قن ترقمو ليلانو ليلا بليلا أين تنو متقلصو. طيب قل أعوذ برب الفلق رب الفلق بعندك قال لترقمو كمكور كتساسات له. طيب إذا الشمس كورت كواس هونش مالتنو كويرت مالت اندزينو لكن بوستك قبه قن علماء تشو بتنتنانو يمترداو قالو نجي بعندك قالات تشلم سلزي أبابالي دهوش كهونو قوانقواج تقرينيانا أمارنيانا تشو بتقام دها كتبالو بألم يعلو قوانقواج دها كتبالو تقرينيانا أمارنيانو سلزي قلبك قال قرآن أي ترقمم كلم أتام ببو منم فايدا يسطهم እሺ ሶስተኛት የኢየሱስ ሶስተኛ ነው አራተኛ ወደ አንድ ትልቅ ዓለም ልወስዳችሁ ነኝ አራተኛው አራተኛ ጥቅም الامام الشافعي رحمه الله عليه ከነዛ አራት አኢማ او አራት مذاهب የምንለው አንዱ الامام الشافعي ነው ለየት ያሉ ኢማም ነበሩ الامام الشافعي አሁን የምንፋጅበት يمذهب انتن الساتشو قرط ارغونو يهدو اهون عند سو لمثالي عند سيت سلام كالك فچبتكات ودو يفرسال يلال يمذهب شافعي ميكتل سو بزي درك يالي حساب الله لا من ما ادلم كالكو والله براسو ارغونو ميبتنه انتن اي قبلم مكنياتهم بأن بالشافعي سلمي كتلنا ليلا عند علم سلم ما يوصدونه. طيب عند أبو حنيفة عند أبي حنيفة والله سيت سلام كالك ويمدمو باللتن كيازك وذؤو أي فرسم أي نكاملو عندزي ستل دمو أنت باللتن كيازك ويم سيتن كيشبتك وذؤ ما رقال لبه كالك دمو عند يمذهب أبو حنيفة ميكتل سوكا يهر كسمه دمو يورد بهال لمن دزي هوني يهوني هون بثل نقراتشو. أما الشافعي والمالكي وأحمد بن حنبل وأبو حنيفة كزي هاد الدنيا سيوتو نتا هونو سدت بلونو يوتو إنيا قن نفاجلن بزي الشافعي منالو إذا صح الحديث فذلك مذهبي سبحان الله سايموتو كونو إني هل ينبياتشن حديث شمدت كثما لا تعلم او كثما ما لا تعلم يعزب عني كثير بزو نغير يمدبق ابني الله ودني يالدرسو حديثوچ አሉنا عند የነቢያችን ትክክለ የሆነ حادث ካገኛችሁ ከኔ ሐሳብ የሚጻረር ከሆነ የኔ حادث የኔ ንግግር የኔ ፍቅህ በጣሉት አለ በቃ በባህር ጣሉት خلاص የኔ ንግግር አይደለም حادث ከመጣ የኔ ንግግር አትወሰዱ ብለው ቁተዋል خلاص بريئنا تشو إنيا هون درك بلن يا أخي يقول النبي صلى الله عليه وسلم كذا وكذا يقول النبي صلى الله عليه وسلم كذا كذا ويقول النبي صلى الله عليه وسلم كذا وكذا ويقول المذاهب الثلاثة كذا وكذا أنت شافعي ستل تموتنو فباك سنان تكتل بتلو أي سمهم ولكن النبي منعلو شافعي حديث كتغني ينين حساب ممتا ينين متا تقالوت ينبي أشنك ألو سدوالو. طيب ليلا دمو سل الشافعي يقول عندهم شافعي سبالو ومالك سبالو بقلالو يدرسوا بيت مسلاچوان ين درجه لا والله عند سو زي قما يبلا وتت يتتا يعني كمستو جاي تغلبا بت طرو اتنو بسالون يتكمته نحن رجال وهم رجال يعني الناسكو سوچ ناتشو انيام سوچ ناتشن الناسو تتاغلو انيام تغا تغلالن سلازي مندنو انيام ما يسمى يميلو سو سبحان الله كما قالوا ان لالن سيدنا الشافعي من قال تعالى ما شبعت يوما منذ 16 سنه الا يوما واحدا فادخلت يدي فتقياته الى له 16 عامت هونኛ لالو يعني اقما قدام كدرسوا بحالا معناتنو 16 አመት አንድ ቀን ጠግቤ አላቀም አሉ። ምግብ አውጣ ምግብ አጥተው አይደለም ላ መጥገብ ወንጀል አሰቡት እሳቸው ሆድስ ከመጠግብ መብላት እንደ ወንጀል ነው ያሰቡት። نعم ነቢያችን አንድ ቀን ጠግቦ አያቁም። نعم እና ምን አሉ አንድ ቀን እንኳን ጠግቤ አላቀም በስህተት አንድ ቀን ጠገብኩና ሰውነቴ አልሸከማለች በጣቴ አርጌ በግቡን በሙሉ ነው ያስተዋወኩት አሉ። ከዛ በኋላ ፎይ ብለ አረፉ። ሱብሃንአላህ አሁን እንደ ሻፊዒ መሰለ በሽታ ይመጣበታል ራስ ምታት ስኳር ደቅ ምናምን አይመጣም ጠግቤ አላቀም አሉ። ለምን እንደው ነውር ሆነ ታያቸው ለመጥገቡ። طيب الشافعي يقول اسمعوا شافعي من يلالو سفيه سو قلة الأدب أدب بيس سو متو سيكراكرا أتكراكرا والو طروت انا كفلك أدب يللو سو سفيه هنا سو في تما تستو ملاس ما تكفت اللت زنبلة سماونا تناغرو تناغرو تناغرو دكموس كمهر زنبلة لي مكناتهم يتكبر كو سو كبرهن للتاقود لنو كبرهن للتكنسنو السوقن مجمرا كبر بيس لهنا ክብር ስለሌለው ምንም አይነት የሚጎድልበት ነገር የለም። አንተ ግን በሰው ዘንድ የተከበርከነህና ከሱ ጋር አትመላለስ ይላሉ። ይሄ እንግዲህ ወርቅ የሆነው ምክር ነው። ምን አሉ መሰላችሁ? يخاطبون السفيه بكل قبح عند سفيه መጥቶ በጣም يعني በሚያስቀየም ቃል ይናገረኛል አሉ። فأكره أن أكون له مجيبا እንድመልስለት ፍቃደኛ አልሆንም አሉ። يزيد سفاهة وازيد حلما እሱ አደብ ቢስ መሆኑን ይቀጥላል መጥፎ መጥፎ ይናገራል እኔ ደግሞ ሰብር ያደረኩ ወደታች ወደታች ላለሁ አሉ። يزيد سفاهة وازيد حلما حلم ማለት ያላህ ስም ነው حليم ትግስተኛ ሆናለሁ እሱ ቢናገር ቢናገር አልመልስለትም ይላሉ። كعود زاده الاحراق طيبا لكني بالمناغريكو عند عند طيس ننيالو طيس تاكلاچو مندنو بخور بخور عود يميبالو بخور اندزي بئسات ستلكسو كذا ميوطاو طيس يا جنة انتن نو ميمسلو يعني اناتاچاچن اطان يميلوت نو جن عود عود اطان سايون عود يعني اندزي اند يعني اند قلم يميسلو نو براسو لا ستلكسله من يهونال ጢስ ያወጣና ጢሱ ራሱ ቤቱን እንዴት የመሰለ ሽታ ይሰጣዋል። እና እኔ እየተቃጠልኩ አለ እሱ ሲሰድበኝ መጥፎ ነገር ሲናገር እኔ ዝም ስል እንደ ዑድ ነኝ አለ ዝም ብዬ ስቃጠል ለኪን እንዴት የመሰለ ዑጥር ሰጣለሁ ሽታ ሰጣለሁ አሉ። اذا نطق السفيه فلا تجبه سفيه ከተናገረ አትመልስለት አሉ። فخير من اجابته السكوت ዝም ማለት በጣም ይወደዳል አሉ። فإن كلمته فرجت عنه كتناغركما بقى انتنو لبون كفت كلت راح اسطهو وان تركته كمدا يموت زم قالك جن ر بلو نو ميموتو عليه عجيب والله العظيم ونتكونو عند سفيه سكرو وين بلغنا يالو عند بقى زم بلو يعني متو كاند عالم كاند يتكبر سو سيناغر لسوا تملس التي لالو. نعم انا شافعي مكرن بنكتل اللي هو تاچن يتقمال بيه نو مامنو حقيقه نوسدو تلق سوناچو عبقري ناتشو عالم ناتشو امام ناتشو يمناغروت زنبلو ادلم. طيب اهون ودليلا انتن لوسداچو ني بردو امام الشافعي ازيه لا ليغبو نو ግን በመጀመሪያ ሲጀምረው ያስቃል። ምን አሉ በጀርመን አገር ከስንት አመታት በፊት ነው የስዕል ውድድር ተደረገ አሉ። ከነጋላችሁ የስዕል ውድድር ያኒ በእጅ የሚሳለው አርት በዛ ውድድር ተደረገና ከመላው አውሮፓ ተመርጠው ተጨምቀው 3 ብቻ ወጡ ማለት ነው። አሁን 3 ወጡ ከመላው አውሮፓ በእጅ ስዕል 3ቱ ምርጥ የሆኑ ሰዎች ሽልማት የሚወስዱ 3 ወጡ። አሁን እናንተ ትገረማላችሁ አይደለ? በጣም እንገረማለን ምን አይነት ስዕል ነው ያሳሉ። እኔ በጣም እገረም ነበር ታሪኩ ሳይጨርስ አሁን ከመላው አውሮፓ በእጅ ስዕል አርቲስት አንደኛ ይወጥ ሶስት በጣም ጥልፍልፍ ያለ ነገር የሳሉ ነው ብለን እናስባለን አይደለም እሺ ከሶስቱም ደሞ ፈተና አደረጉና አንድ ወደቀ ሁለት ወጡ ማለት ነው ሁለቱ አሁን አንደኛ የሚወጣው ከሁለቱም አንዱ መሆን ነው ሽማግሌዎቹ መጡ የዓለም ምሁራትና በአርቲስት የታወቁ መጡና ዶክተሮች መጡ ምናምን መጡ ሁለቱም 3 ሰዓት ተሰጣቸው ሳሉ ከዛ በኋላ እኛ እንፈርዳለን ተባለ አንዱ ምን ሳለ መሰላችሁ አንዱ አሁን ከዓለም እኮ ነው አንደኛ ሊወጣ እኮ ነው ወይም ሁለተኛ ሊወጣ ነው አሁን ምን ሳለ ምን ይመስላችኋል ወንድሞች ወረቀት ነጭ አመጣና ትፋህ ሳለ አንድ ትፋህ እኮ ነው ወረቀት ነጭ አንድ ትፋህ በእጁ አርጎ ሳለትና ሽማግሌዎቹ መጡና የት አለ የሳልከው አሉት ይሄ ነው አሉት እንዴ ሰው እንዴ ካንተ በፊት ስንት ነገር የሳሉ አንተ አሁን ምን ላርገው ነው እኔ ነው የሳልኩትና ይሄ ነው የሳልኩትና ይሄን ነው በውድድር የሚቀርበው አላቸው ከፈለጋችሁ እኔ ላሳያችሁ አለ እሺ አሉና ወደ ውጭ አወጣቸው በረሃ እንደዚህ ትንሽ ከቤት ወጥተው ወደዛው ራቅ ብሎ አወጣቸውና ወረቀቱ አስቀመጠው እንግዲህ ወረቀቱ አረንጓዴ መሬቱ አረንጓዴ አድርጎ ትፋሁ የትፋህ መልክ ነው ያደረገው ከዛ በኋላ ወረቀቱ እዛ ጣለው ማለት ነው አንዲት ወፍ አሉ ከስንት ሜትር በላይ እኮ ነው እየሮጠች መጣችና ትፋሁን አግኝቼ ብላ በጥርሱ አርጋ በአፏ አርጋ ስትመታ ትፋህ አይደለም እንደገና ስትመታ ትፋህ አይደለም ትሄድና እንደገና ትመለሳለች ስትመታ ወረቀቱ ሳርጋ በቃ ጣለችው ምንድነው እሱ ይሄ ሁለተኛ ትፋህ ነው ይያለች ነው የመጣችው ማለት ነው በጣም ገረማቸው ከዛ ሁለተኛ መጣና አንተስ ምንድነው የሳልከው አሉት እሱ ምን ሳለ ታቃላችሁ በአንድ ግድግዳ መጋረጃ ሳለ መጋረጃ ስታራ መጋረጃ ነው የምትሉት መጋረጃ ስታራ ሳለና በአንድ ግድግዳ ከዛ በኋላ እነዛ ሽማግሌዎች አምስት ናቸው ነው ብሎ መርተዋቸው መጣና አሁን መጋረጃው በአንድ በር ነው ያሳለው አሁን ምን አላቸው እሺ መጋረጃውን ከፍታችሁ ግቡ አላቸው አምስቱ መጡና መጋረጃው ሊከፍቱ ብሎ እንደዚህ ሲሉ ግድግዳው ራሳቸው መጣቸው ምንድነው መጋረጃው ልክ ሁለተኛ ነው የሚመስለው ያኔ መጋረጃው ከፍተው መስተዋት አለ በትኑ ከበስተጀርባው መስተዋት አለና ከዛ ኋላ ትንሽ መጋረጃው ፈቀቅ አድርጎ ነው የሳለው በግድግዳ ነው ዝም ብለ ስዕል ነው እነሱ ግን ሁለተኛ መጋረጃ መስላቸውና ከፈት አድርጎ ሲገቡ ሁለቱም ሶስቱም አራቱ አምስቱም በቃ ራሳቸው መጣቸው ማለት ነው አሁን ተሰባሰቡ ማን ነው አንደኛ የሚሆነው አሉ فاجمعوا አምስቱም ተስማሙ ያ ትፋህ የረሰመው የሳለው የእንስሶች ጭንቅላት ነው የተጫወተ አለ በእንስሶች ጭንቅላት ተጫወተ አለ ይህ ሰው ግን በሰውና በመሁራት ጭንቅላት ነው የተጫወተና አንደኛው ለዚህ እንስጠው ብለው መጋረጃው የሳለው ሰው አንደኛ ወጣ የትፋሁ የሳለው ደግሞ ሁለተኛ ከአውሮፓ በሙሉ ወጡ ይባላል ሱብሃንአላህ العظيم يعني ቀላል ነገር ነው አሁን ይሄን ታሪክ ያመጣሁት ለምን መሰላችሁ ከነጋ ተመልከቱ وجاء رجلين አንድ ከዛ ጋር ጭንቅላት እንደሚያስፈልገው ለማሳየት ነው አንዱ ኢያስ የሚባለው ታቢዒ ነበር አሉ ኢያስ የሚባለው አንድ ታቢዒ بس ምሁር ነው በጣም ዓለም ነው ብሪሊያንት የነበረው ሐሪፍ የሚባለው ነገር ነበር ኢያስ የሚባለው ቃዲ ነው የነበረው ዳኛ አን ፈራጅ ሁለት ሰዎች ተጣልተው መጡና አንዱ ምን አለ ጌታዬ ይሰውየው ገንዘብ ሰጥቼው አልመልስም አለኝ ገንዘቤ በላኝ ከዛ በኋላ አንተስ ምን ትላለህ አለው እኔ ገንዘብ የሚባል ከሱም አልወሰድኩም አልተበደርኩም እንዲያውም ተገናኝተም አናቀም አለው ረተው ባካለው እንዴት በዚህ ቦታ ኮነ የሰጠው እና እንደዚህ ታስተውሳለህ ምናምን ስለው ላ አልሰጣኝም እንዲያውም አይቼም አላቀም አለው ከዛ ቃዲ ኢልያስ ምን አለው አይተው አታቀም አው አይቼው ማላቀም ወላ እንደዚህ ገንዘብ አልሰጠኝም አለ ኢያስ ዘኪ ነው ጭንቅላት አለው ምን አለው ለዛ ያበደረው ሰው እስቲ ሂድና እዛ ቦታ ገንዘብ የሰጠው ቦታ እዛ ደርሰህ ተመለሳለው ከዛ በኋላ እሺ ብሎ ሄደ ሰውየው ሄደና ሲሄድ ሲሄድ ሲሄድ ሲሄድ ሲሄድ ቆይቶ ቆይቶ ኢያስ ምን ይለዋል እንግዲህ ያው የተበደረው ሰው የካደ ሰው ከኢያስ ጋር ቁጭ ብላለው እዚህ ተቀመጣለውና እንደዚህ የተመለከተው የተመለከተው ከስንት ደቂቃ በኋላ ከስንት ከአንድ ሰዓት ግማሽ ሰዓት በኋላ ምን አለው ኡፍ አንተ ይጓደኛህ እኮ ዘገየን እኮ ዘገየ አለው ላ ሼክ አለው መካኑ እኮ ሩቅ ነው አለው ቦታው እኮ ሩቅ ነው አሁን አይመለስ አልገባችሁ መሰለኝ ገባችሁ ወንዶች አው እንዴት አሁን ይመለሳል ቦታው እኮ ሩቅ ነው አለው ያ አዱ ወላህ አለው ቦታውን ታቃለህ አለው እኔ ሰው ይወላቆም ገንዘብ አልሰጠኝም ትላለህ እሰሩታልና እስር ቤት አስገባው ሲገርፈው ሲገርፈው ሲገርፈው አው በዚህ ቦታ ገንዘብ ሰጠኝ እኔ ግን ሸይጣን ስላወሰወሰኝ ብሎ ገንዘቡ መለሰለት ይባላል እና ጭንቅላት ማሰራት ማለት ነው እሺ አሁን ወደ ሻፊዒ እንሂድ ይሄን በተመለከተ ወደ ሰይድና ሻፊዒ يقول الشافعي ጭንቅላታችን እንደን ጉዜ የዶሮ ጭንቅላታም ይሆነው እነት እነት يعني በጣም ضعيف የሆነው ፍጥረት መጥቶ ይጫወትብናል ሻፊዒ ምን ይላሉ كنا نرحل من اليمن الى بلد اخر كيمن تنستن አምስት አራት ሰዎች ነን እንጓዝ ነበር አሉ وهم كبار العلماء አምስታችን የሻፊዒን ደረጃ ያዙ ትላልቅ ዑለማዎች ናቸው قال فلما استرحنا نتمشى نتعشى قالوا رات لمبلات بلن اذا سنقمت وضعنا الطعام في سفره وهي دجاجتان ሁለት ዶሮ ነው እና ሁለት ዶሮ ما شاء الله يبسلو ነው በዛ በእንትኑ ጨርቅ አንጥፈን እዛ አስቀመጥናቸውና ثم قلنا يا اخي ወደ ምግብ ከገባን እኮ ዒሻ ያልፍብናል ወይ መቅሪብ ያልፍብናል ስለዚህ መቅሪቡ ከማለፍ መጀመሪያ ሰላት ንስገዳሉ አለ እንግዲህ ዑለማዎች ናቸው ትላልቅ ዑለማዎች እሺ ብለው ለነሰግድስ እንሄዳሉ واولا فدخلنا في الصلاه واذا ثعلب ياتي وياخذ دجاجه من الدجاجتين عند قبره يمطانا يسجدن عند دجاج يزو يهدال سنت قرج عند دجاج بجا قرج عند انتن درو ሰግደን سنመለስ ቀበሮ ለካ ሳዕለብ ስኖ ቀበሮ ነው ወንድሞች ሳዕለብ ቀበሮ ነው በእንት ነው በማርኛ አው እና ቀበሮ يعني አንድ ወሰደብንና በጣም አዘነን ይላል صلينا اسفنا اسفا شديدا وحزننا حزننا على دجاجتنا عند ዶሮ ተበላብን ብለን በጣም አዘነን አለ وبينما نحن كذلك አሁን ለንበላ ብለን አንድ ዶሮ سنቀራረብ አለ جاء الثعلب وفي فمه الدجاجه نا قبرو متانا بافو يعني درو تشكمو متالاي فقمنا امستاچن تنسانا لي اكبن اندنيزو معناتنو فقلنا نمسك الثعلب فهرب كنيا راقي انيا دمو تكتلنا عليه ورمى الدجاج كافو درون طالو معناتنو الحمد لله درون طالو بلن درون لما انسات سنهد فلما امسكنا الدجاجة فإذا هي ليست بدجاجة بل هي ريشة وعظم اتنتنا كنف بيشانو يتولن للا بلتو كزاو هلا سنها اتنتنا كنفنونا بتقام الزنن عليه فتعجبنا وضحكنا وأسفنا وبينما نحن نضحك لف الثعلب وأخذ الدجاجة الثانية እኛ ስንስቅ እኛ እንደን ተጫወተብን ያለን ያን ቀበረው ለፍ አደረገና በሰው ጀርባችን ሁለተኛው ዶሮ ደሞ ወሰደብን አለ يقول الشافعي فقلت سبحان الله كبار العلماء يلعب به ثعلب تلالق علماءቹ አንድ ቀበረው ይጫወትባቸዋል اذا الانسان ضعيف مهما كان عالم انسان ضعيف دكمتاچو لياساوقاچو الله سبحانه وتعالى يفلقون عالم بيهون تنش فطرت ليتشاوتبت اندميتشل تمارن عليه سبحان الله كبار العلماء يلعب بهم ثعلب وسبحان الذي علمه الله نصح جيتا انديت استمارو عليه وقال الشافعي دمو شافعي قتل بلو منالو ارى لي غرماچو اني ان نغر يميغرم نغر الله يالو ايش مندنو ذنب لمن ده تفطر تاقالاچو قالو ذنب اكو على منم حكمه التفطرم لحكمه نو يتفطر وحكمه الله نو مياقو قالو لكن كحكمه حكمه معناتنو كطببو كمكنياتو ذنب يفطربت مكنياتوچ عندو عليه يغرماچوال عند نغوس فلاج قراج يعني منستروچ قالو توتادروچ قالو ممكن بعند قن شي سو قدلو يميولنا ميادر عند وند متو فيتو لا لمارت يمايتشل تلك نغوس عند بورق يتسرى ونبر تقمطولتنا اذا قچ بلو ወታደሮቹ ጀነራሎቹ ሚኒስትሮቹ በሙሉ ቁጭ ብሎ ህዝቡ በፊቱ ላይ ቁጭ ብሎ አሁን ንጉሱ ሊናገር ነው ብሎ ዝም ብሎ ሲሰሙት ሰዎቹ ሚስተር ዙባብ ሚስተር ሐመማ ያኒ ዝምቡ ይመጣና ዚዝ ያለ ከንፈሩ ላይ ቁጭ ይላል አለ እዛ ከንፈሩ ቁጭ አለ አር ወይም ሽንት ጥብ አርጎ ይሄዳል አለ መልኩ ምን ያደርጋል ከንፈሩን ይመጠምጣል ለዚህ ብሎ የዝምቡን ሽንት ይጣጣላል ወዶም ጠልቶም እና ምን ይላል ዝምብ እኮ የፈጠረው ጌታ እነዛ ጌቶችና መልኮች እኛንም የሚሉ ንጉሶች የዝምብ አርና ሽንት እንደሚበሉ ያሳውቃቸው እኮ ነው ይላል والله ينس سمعيني ጎንበስ ብዬ اللهم يا ربي سبحانك ربي سبحانك ነው ያልኩት ጌታዬ والله والله ነቢያችን ሲናገሩ አንድ ቀምናሉ ጅብሪል አለይሂ ሰላም በሰማይ ወደ በሰማይ አየሁት አለ ሳየው ልክ እንደ ጭብልቅ ጫለች እንስሳ በቃ ማሙተ ነው ያገኘሁት ምን ኸውፍላህ ምን ዐዘመቲላህ هذا الحديث انا كنت اعتبره حديث ضعيف لكن وجدته حديث صحيح ጅብሪል በሰባተኛው ሰማይ ሆኖ ያላህን ፍራቻና ያላህን ትልቅነት ተጭኖበት ልክ እንደ አይጥ ጭምጥምጥ ብሎ ነው ያገኘሁት አለ ጅብሪል እግሩ በመሬት ራሱ በሰማይ ሆኖ ነው ያዩት ነቢያችን ሰለላም በክንፉ ብቻ ሰማይን የሸፈነ ፍጥረት ነው ላኪን ያላህን ፍራቻና ያላህን ትልቅነት ሲከብደው ጭምልቅልቅ ብሎ በቃ ያቺ ያንድ ኤጀንትን ይሆናል ማለት ነው ይሄን ነገር እኛ ግን በጣም ትዕቢተኞች የሰው ልጅ ይወላች እንግዲህ ነው ንጉሱ እኔ ነኝ የሚለው ዝምብ መጥቶ ሽኖ አርቶ ዛ ይሄዳል ማለት ነው ሐቂቀተን የሰይድና الشافعي ጭንቅላት እንደኛ ጭንቅላት አይደለም ያስባል ብሬን ነው እነት طيب ويحكي الشافعي لنا الشافعي عن والي من ولات كان له شيء من الحمق فسأل يوما عند الشافعي سلا عند اغرغجي يناغرونال من قالوا مسلاش الشافعي عنده اغرغجي نبرال يعني كفلا اغر يميغزا معناتنو اهون عند كان بتام طرو سو نو ينبرو اغرغجو بتام طرو نو لكن طرو بمهونو متن عند كان من بلو تناغرالو لا ارى الناس يجتمعون على بابي والولات يجتمعون عند بابهم ناس ምንድነው እኔ የዚህ ከተማ አገረገዢ ብዙ ሰው አይሰበሰብም በኔ ደጃፍ يعني በኔ በር ብዙ ሰው አይሰበሰብም لكن የገሌ እንትኑ መሪ የገሌ መሪ ግን ብዙ ሰው ይሰበሰብላቸዋል ብሎ ተናገረ ማለት ነው አሁን ምን አሉ قالوا له لانك انسان طيب انت كطر سو سلهونك ነው ሰው የማይሰበሰብብ لا تضرب الناس سوى التمتام سوى التقرفم الله فرينة أن طيب سلهم كنو سوى ما يسبسب قالوت ولا تشتم أتسادبم أتمتامنا ترسو سلهم كنو قالوت إنك طيب أمير طيب قالوت علي شافعي من الالو اندزيها لوت علي كذا فكر انديت لزينو سوى ما يسبسب بني دجاف علي أو وقال نعم من الالو قالوك كذا هلا يقول امام مسجد امطولني على عليه فباكاتو امام مسجد امطولني علينا وقال اتوني بامام المسجد فاوتي به فنادى الجلاد يا يميغرفو سو دمو امطو علينا يميغرفو سو متا يهن امام مسجد دمو اسروت عليه أسرتنا جل دوالو قرفوا عليه على من ما هتأتكونه لزال جلادو إمام قرفوا عليه كذا هلا يقرفوا عليه. فقال الإمام وهو يجلد أصلح الله الأمير يا أمير يا أمير ماذا فعلت إلان. فيقول الأمير تحملنا يا إمام تحملنا أبك تقسلن أبشر تقسلن يا إمام تحملنا معليش اصبر حتى يجتمع علينا الناس سوس كم يستبسب تنش الدرستاني لو بقى قرفوا إلانا يا سو يقرفال هل سو تسبسبنا. فاجتمع الناس فتركه وانبسط وقال الحمد لله سو تسبسب لني عليك من أين تنكل هذا لو يسويه الناس شافعي أننا نقزي يسك عنه الناس يسكوا اندازي بلود قادني يشاكو سيشاوتو يقول لها تنكل هذا أمير تقرونه متأبت أما يستدبهم أين متام نبر لكن سو اندي سبسب اللي سو قرفنا سو تسبسب إلى اللو. طيب إذن واندموشنا هتوش حقيقة الفوائد يمي بالو سد السور لاس كيدا تشوني تقافاج نو بتام سنت تمرتيا الزلنو كسنت متأف أتراك ميها متأهوتنا ونا استي أهون عرف النبال مكنياتوم أسرع عندك أربوالا هون ياو وهاون انت تتعلن كزكزا وهاوش ماكين منامن انت تتعلن ان انت تصرف اللاتشو كذا جزي كالن كتلالن كليل دمو يتياك ان مرس انتن بر انت كفتالن مارتنو اشي اوكي ذن وهاو يمتع انتنو يمتع الله يسقلن الله يطبقن ويم اتيو ما يكو تقبلونينا استي جمرو بات توايو بات اسد يعني اسدسو تنستي بان انت عمرني ارغاتشو مايك فري والله أعلم. السلام عليكم ورحمة الله وبركاته الجماعة. جزاكم الله خير.